من إلاوي وزمان. يا ملاك بركاته بيت يوبيا تنساي زمان أولته ستسمو ملكة አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤትስ ክሰራ እንኳን ቤትና የለኝም አጥር እደጃ ጣለው ኮኮብ ስቦጥ ወበል ማሲንቆ ወበል ክራሬ ስፈላገሬ ወበል ዋሽንቴ አንተ ማሲንቆ ስታይ ሰው ታርኮ እንኳን አደረሰ ማርጌ ሰማ ዘመኑ ጀመር ነው የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ ለጌታ ትንሣኤ ለጌታ ትንሣኤ አርባ ገና አርባ ማገዳ በቆሮንቶስ ጌታ ተፈትኖ ተፈጠረው ፈቶ ተወግሮ ተሰቅሎ የዓለም ቤዛ ሆኖ ክርስቶስ ታጅቦ የበተኑለት የዘንባባ ለምለም ሆሳዕና በአርያም በአህያ ውርንጫ ገባ ኢየሩሳሌም ከደቀ መዝሙራት በሰላሳ ዲናር ይሁዳ ሸጦት በጸለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድኅነት በጸለተ ሐሙስ ሥጋ ደሙን ሰጠን ለእኛ ድኅነት በጸለተ ሐሙስ ሥጋ ደሙን ሰጠን ለእኛ ዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በጌታ ትንሣኤ አስራ ሦስቱን ማማ ግርፎ ስቃዩን በአምላክነት ችሎ በጊዜ ስድስቱ አይሁድ ቸንክረውት ጌታችን ተሰቅሎ ኤሎጌ ኤሎጌ አባቶ ያደራን ካነፍሴን አለ በጊዜ ተሳቶ አሳለፈ ራሱን በመስቀል ላይ ዋለ ዲያብሎስ ታስረ አዳም ነፃ ወጣ ከሠራው አበሳ እንኳን ደስ ያላችሁ ሞትን ጥላ አድርጎ ጌታችን ተነሳ። አድማጮቻችን እንደምን ከርማችኋል እያለን ዘወትር እሁድ ከ8 ሰዓት ጀምሮ የምናስተላልፈውን የአማርኛ ፕሮግራም አሁን ጀመረናል። በመጀመሪያ እንኳን ለዳግማዊ ትንሳኤ በሰላም አደረሳችሁ እንላለን። አብራችሁን እንድትቆዩ እየጋበዝን አስተያየት ካላችሁ ወይም ጥያቄ 06491717 ላይ እንገኛለን። Bene, e come ogni domenica siete all'ascolto di Lessana Roma, il programma etiopico curato dalla comunità etiopica che va in onda appunto dalle 14 su Radio Onda Rossa. Buon ascolto dai microfoni di Lessana Roma, la voce di Roma. እንግዲህ አድማጮቻችን አብራችሁን እንድትቆዩ የጋበዝን ለክርስትና እምነት ተከታታዮች በሙሉ ምንም እንኳን ለሁለት ሳምንታት በዚህ በጣሊያን ሀገር በመንገኝበት ወይም በአለም ዙሪያ የፋሲካን በዓል በመጀመሪያ በነጮቹ ቀጥሎ በኦርቶዶክስ አማኞች አካባቢ በተከበረው የሳምንቱ ነበር። አሁን ደግሞ በዚሁ እምነት ተከታዮች በዛሬው ዕለት የዳግማዊ ትንሳኤ በዓል ያከበራችሁ ላላችሁ በድጋሚ እንኳን ለ አሉ አደረሳችሁ ያለን አብራችሁ እንድትቆዩ በድጋሚ እናሳስባለን። Bene, e ancora una volta vi ricordiamo, insomma, a tutti gli ascoltatori, ai nostri fratelli e sorelle etiopi un augurio di buona Pasqua, una Pasqua di giustizia, di pace in tutto il mondo, ma in particolare per l'Etiopia. Ricordo a tutti che secondo il calendario della nostra fede, della nostra Chiesa ortodossa, la settimana scorsa appunto è stata la Santa Pasqua e ora questa è la domenica successiva, quindi da questi microfoni ancora una volta a tutti quanti buona Pasqua e soprattutto una buona Pasqua per i diritti umani in Etiopia, affinché non vengano ancora calpestati e affinché la solidarietà internazionale, oltre che il nostro Signore, ci aiutino a risolvere la questione fondamentale che riguarda proprio la sopravvivenza di molti nostri connazionali. Buona Pasqua ancora e auguri a tutti. ገብረሽ ቆይን ገብረሃ በሰላሳ ጠምዶች ገብረሽ ቆይን ገብሮሽ በሰላሳ ጠምዶች ገብረሽ ቆይን ገብሮሃ በሰላሳ ጠምዶች ገብረሽ ቆይን ገብሮሽ በሰላሳ ጠምዶች የጌታ የሰቀላ ተሸልሟል ባለላ የመቤት ያዳራሽ ተሸልሟል በሻሽ የጌታ የሰቀላ ተሸልሟል ባለላ የመቤት ያዳራሽ ተሸልሟል በሻሽ አድማጮቻችን በድጋሚ አብራችሁን እንድትቆዩ የጋበዝን ባለማችን እንግዲህ በሁለት ሳምንታት ውስጥ የተለያዩ ሁኔታዎች በአገራችንም ከአገራችንም ውጪ ተከናውነዋል። እንግዲህ ደስ ከመላውም በበዓላችን አማካኝነት ዛሬም ዳግማዊ ትንሳኤ በመሆኑ በዓሉን በየቤታችሁ እንግዲህ ሳሩንም ጎዝጎዝ አርጋችሁ ቡና ምናምኑን ጨስ ስለምታደርጉት ያው በታደሰ ነፍሱ ሊማርና በሱ ዘፈን መጀመሪያውን ከፍተናል። በመቀጠል ደግሞ ወደ አገራችን ሄደት ስንል እጅግ ታዋቂ እና የተከበሩ የነበሩት አፈወርቅ ተክሌ ከዚህ ዓለም በሞት ተለይተዋል። እንግዲህ ስለሳቸው የተጻፈውን ከዚህ ቀጥለን እናነብና ወደ ተለያዩ ፕሮግራሞች እንገባለን። ይሄንን የዘገበው ዘገባ ዘሐበሻ ነው የዘገበው አፕሪል 10 ላይ ነው እንግዲህ ከሌሊቱ የሞቱት እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌ ከዚህ ዓለም በሞት ተለዩ። የ80 አመቱ ዓለም አቀፋዊ ሰዓሊ አፈወርቅ ተክሌ ትላንት ማምሻውን እንግዲህ የተዘገበው በ11 ነው። እኛ ከረጅም ጊዜ በኋላ አሁን ዛሬ 22 ነውና ከ10 ቀን በኋላ ነው እንግዲህ የመጣ ነው አልማስ ማለት ነው። እና ለዚህ ነው ትላንት የሚለው ከዚህ ዓለም በሞት የተለዩት በካዲስኮ ሆስፒታል እንደሆነ ዘሐበሻ ድረገጽ ምንጮች አስታውቋል። ኦክቶበር 23 1932 ዓመት በታሪካዊቷ አንኮበር ከተማ የተወለዱት እኚሁ ታዋቂ ሰዓሊ የቀብራቸው ሁኔታና ተፈጽሟል። ለመሆኑ አፈወርቅ ተክሌ በሕይወት ዘመናቸው ምን አከናወኑ? ኢትዮጵያ የኪነ ጥበብ መፍለቂያ አውድማ ለመሆኗ ድርሳናቷ ይመሰክራል። በአክሱም ዘመነ መንግስት የተከሉት የስልጣኔ ጮራዎች ሐውልቶቹና የያሪድ ወደር የለሽ የዜማ ድርሰት የረቀቀ የላሊበላ ወርቅ ህንጻ ጥበብና በየዘመኑ የተነሱ ጸሐፍትና ሰዓሊያን ሁሉ የሚያነጥፍ አሻራዎችን ጥለው አልፈዋል። አንዴ እያባበለ ሌላ ጊዜ ደግሞ እየከሰመ፣ አንዴ እያደገ ሌላ ጊዜ ደግሞ እየወረደ ኪነ ጥበብ እዚህ ደርሷል። ብዙ ተስሏል፣ ብዙ ተጽፏል፣ ብዙ ተብሏል፣ ብዙ ተገጥሟል፣ ብዙ ተለፍቷል፣ ብዙ አሰድሟል፣ አስገርሟል። የኢትዮጵያን ኪነ ጥበብ ጥረት ይጠይቃል፣ ልፋት ይፈልጋል፣ ያደክማል፣ ተመስጦ ይሻል፣ ጊዜ ይፈልጋል። በአንድ ጀንበር ተወጥኖ በአንድ ጀንበር አያልቅም። ነገን ይሻል፣ ወዲያ አሻግሮ ያያል። ውጤታምነትን ይናፍቃል፣ የእድሜ ልክ ሂደትን ይሻል። በዚህ ማለፍ ያስፈልጋል። ሳይታክቱ መስራት፣ መሳል፣ መጻፍ፣ መዝፈን፣ ዜማ ማፍለቅ ሊሆን ይችላል። ብቻ ሁሉ ትዕግስትን ይላል፣ ጥንካሬን፣ ጉዞን ይጠይቃል። የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ረጅምና ርቀት ገና በወጣትነት እድሜያቸው አሃዱ ብለው ጀመሩ። የእድሜ ልክ ክብር ታላቅ ሰው ተብለው ተሸልመዋል። የአርቲስቱ ጥበብ በቃላት ብቻ አይገለጽም። ስራቸውን በማየት ብቻ ማጠቃለልም መገምገምም አይቻልም። በአርምሞ መደምደምም ማድነቅም በኩራት በኢትዮጵያ ጥበብ የተሰሩ ስራዎች ማለት ብቻ። ለዚህ ጥበባዊ ስራ የተፈጠሩ ሰው በቀለም ብሩሻቸው ብዙ የተናገሩ ዓለምን የዳሰሱ ታሪክን የተረኩ ማንነትን የገለጹ ኢትዮጵያን ያሸበረቁ የፈጠራ ሰው በእርግጥ ታላቅ ሰዓሊ ማለት ነው። የኢትዮጵያን ሚሊየም በዓለም ምክንያት በማድረግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ሶስት ኢትዮጵያንና አፍሪካን የሚወክል አዳዲስ የስነ ጥበብ ስራዎች ለወርልድ ፎረም ፌዴሬሽን በዋሽንግተን ዲሲ ከሰኔ 22 እስከ ሰኔ 27 ቀን 2001 ዓ.ም በተዘጋጀው ኢንተርናሽናል አውደ ርዕይ ላይ በማቅረብ በ21ኛው ክፍለ ዘመን እጅግ ታላቅ አርቲስት በመባል ከተመረጡት 1000 የተለያዩ ሰዎች መካከል የምርጦች ምርጥ ዘ ግሬተስት ማን በመባል ለሽልማት በቅተው ነበር። ሽልማቱ በባራክ ኦባማ የምርጫ ዘመን የተከናወነ በመሆኑ ታሪካዊነቱ ከፍ ያለ ነው ተብሏል። ለዚህ ታላቅ ክብር መብቃታቸውን ምክንያት በማድረግ በቤት አድቨርታይዝ አማካኝነት በራሳቸው መኖሪያ ቪላ አልፎ ከሁለት ዓመታት በፊት በሰጡት መግለጫ ስለ ስዕሎቻቸው ማብራሪያ አቅርበዋል። የሽልማቱን ስነ ስርዓት በሲዲም ጭምር በማቅረብ ገልጸው ነበር። በሜትር አርቲስት አፈወርቅ አገላለጽ የመጀመሪያው ስዕል ሶስተኛውን የኢትዮጵያ ሚሊየምን በማስመልከት በአዲስ አበባ ከተማ ትልቅ አደባባይ ላይ የሚያርፍ የሐውልትን የመስታወት ስራ ነው። አንድ ትልቅ በር ያለው ይህ ሐውልት ምሳሌነቱም ከበሩ ወደ ውስጥ ያለፈ ዘመን፣ ከበሩ ወደ ውጭ ደግሞ ገደቡ እስከ 80 የሆነ መጪውን ጊዜ ሶስተኛውን ሚሌኒየም የሚያሳይ ነው። የበሩ ቅርጽ የሚሰራው በኢትዮጵያ የተለያዩ ቦታዎች ያሉ ታሪካዊ እሴቶች በሚወክሉ ቅርሶች ይሆናል። በዙሪያው 6 ሐውልቶች ይኖሩታል። ሁሉም የየራሳቸው የሆነ ተምሳሌዎች ፍቺ አላቸው። መጻኢ ዘመንን ይወክላሉ። ተስፋ ሰንቀው ከሁለተኛ ወደ ሶስተኛ ሚሊኒየም ይሻገራሉ። አንድነትን ይሰብካሉ፣ ያስተሳሰብ አድማስን ያሳያሉ። ከሁሉም ጎልቶ የሚታየው የአክሱም ሐውልትም ለወጣቱ ታሪክ እንዲህ ነው ወይም እንዲህ ነበር ይላል። ሁለተኛው ስዕል የአክሱም ሐውልት ከጣሊያን ወደ ኢትዮጵያ መመለስን የሚያመለክት በአድዋ ተራሮችና በአክሱም መካከል አደባባይ ላይ የሚሰራ ሐውልት የሚያሳይ ዲዛይን ነው። ድሮ በልጅነታቸው በሮም አደባባይ የተተከለው የአክሱም ሐውልት እዚያ ተተክሎ መኖሩ የቆጫቸው አርቲስት መመለሱን ሁልጊዜ ይናፍቁ ነበርና የዚህን መልካም ዜና ሲሰሙ አእምሯቸውንና ብሩሻቸውን አገናኙ። ስለ አክሱም ሐውልት በብሩሻቸው ተናገሩ። ሐውልቱ ሁለት እጆች አሉት። በአንድ እጁ የኢትዮጵያን የፈጠራ ኃይል፣ በሌላኛው እጁ ጊዜ እየደነሰ የሚያሳየው ይህ ስራቸው መሀሉ ላይ የራሱን አክሱም ሐውልትን አስፍሮ በበሩ ፀሐይ ትወጣና ስትጠልቅ ያሳያል። ከኋላም በአድዋ ተራራ ደምቋል። ሁሉም ነገር ተምሳሌዎቹ ታሪካዊና እውነታዊ ትርጉም ያዘሉ ምሳሌዎች ናቸው። የዘመነ ይህ ጥንታዊ የመን ፊደል ይዛ የአክሱም ሐውልት ተመልሻለሁ ትላለች። ወገቡን የያዘ አንድ የዘመኑ ትውልድ በኩራት ይህ ሐውልት በእኔ ዘመን ተመልሷል፣ ይህን ተመልካቾቹ ይላል። ስለዚህ ይህንን አድዋ ብዙ ታሪክ የተፈጸመበት አድዋ ነው። የአንድ ወገን የበላይነት ሂደት የታየበት ነው። የጥቁሮች ፈርጥ ነው። የአፍሪካውያን ኩራት ነው። አድዋ የዓለም ታሪክ ነው። ለረጅም ጊዜ ነበር የዓለም አካሄድ አቅጣጫን የለወጠ የነጮች የበላይነትን ለመጀመሪያ ጊዜ ተሰበረበት የለውጥ ታሪክ ነው። አድዋ ብዙ ነው ተገጥሞለታል፣ ተዘፍኖለታል፣ ተዘምሮለታል፣ ተጨብጭቦለታል። አንድ ሐውልት የድርጊት ገላጭና ስሜት ያለው ወይም ዘ ኢሞሽን ኦፍ ዘ አክሽን መሆን አለበት ይላሉ የዓለም ሎሬት የአፈወርቅ ተክሌ። ጥረቱ ቢመሰገንም አድዋ ብሎ በእንግሊዘኛ ጽፎ ማስቀመጥ በጥበባዊ እይታ ተቀባይነት እንደሌለው ይገልጻሉ። አድዋ ትልቅ የኢትዮጵያ ጀብዱ የተፈጸመበት ቦታ የታሪክ ቋት ነውና። ሶስተኛው ስዕል አፍሪካውያን የኢትዮጵያ ሚሊኒየምን የራሳቸው ሚሊኒየም እንዲሆን አድርገው መቀበላቸው ለማጠየቅ የተሰራ ሲሆን ይህም በሀገሪቱ ካሉት አገሮች በአንዱ አደባባይ ላይ ሊሰራ የሚችል የአፍሪካን ባህላዊ ትስስርና አንድነትን የሚያመለክት ዲዛይን ነው። ከጥንት ሉሲ ጀምሮ የአክሱም ሐውልትን ይዞ ልዩ ልዩ የአፍሪካ ስሎችን አካቶ ከእስክንድሪያ እስከ ኬፕ ኦፍ ጉድ ሆፕ ደቡብ አፍሪካ፣ ከሶማሌ እስከ ሴኔጋል ጊኒ ያሉትን የአፍሪካ ባህልን ያንጸባርቃል። የሰባ ግዕዝን አረብኛ ጽሑፎች ያካትታል። የአፍሪካ አንድነት መመስረትን የሚያመለክት የአፍሪካን የመጀመሪያ ቻርተር ያቀፈ ሐውልት ነው። እኚህ ታላቅ ሰው ሶስቱ ከላይ በተዘረዘሩት በስዕል መልክ የቀረቡት ስራዎቻቸው ከአሜሪካን ባዮግራፊካል ኢንስቲትዩት እና ከዩናይትድ ኪንግደም ኢንተርናሽናል ባዮግራፊ ሴንተር እጅግ ታላቅ አርቲስት በመባል ሽልማት አስገኝቶላቸዋል። ይህን ሽልማታቸውን ተከትሎ አንቱ የተባሉና ለስነ ጥበብ ቅርበት ያላቸው የአሜሪካ ማህበረሰብ አባል ለሜትር አርቲስት አፈወርቅ የእንኳን ደስ አለዎት ስነ ስርዓት አዘጋጅተው ጋብዘዋቸዋል። ሎሬት ለኢትዮጵያ ልዩ ስሜት እንዳላቸው ለገለጹት ለፕሮግራሙ አዘጋጆች የኢትዮጵያ ባህል በተለይ አለባበስና ለሰዎች ክብር መስጠትን እንዴት እንደሆነ በሚገባ አሳይተዋል። የሽልማት ታሪካቸውን ገና ወጣት ሳሉ ይጀምራል። በተማሪነት ጊዜያቸው 10 ያህል ሽልማቶችን አግኝተዋል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ከአቶ ከበደ ሚካኤል ጋር የመጀመሪያ ስነ ጥበብ ተሸላሚ ለመሆን በቅተዋል። ከዚህ በኋላ እጅግ ብዙ ሽልማቶችን አግኝተዋል። በተለይ 9 የታወቁት ስሎቻቸው ዓለም አቀፋዊ ታላላቅ ሽልማቶችን አስገኝቶላቸዋል። እምቅ ችሎታቸውን ከሳይንሳዊ ትምህርት ጋር በማዋሃድ ኢትዮጵያ አፍሪካዊና ዓለም አቀፋዊ ነጸብራቅ ያለው ስዕላቸው ለተለያየ ክብር አብቅቷቸዋል። የአሜሪካ ዩናይትድ ካልቸራል ኮንቬንሽን ዋና ጸሐፊነት ከተገቢ ክቡር ጋር በማድረግ ክብርን አገናጽፏቸዋል። የእድሜ ልክ ክቡር ታላቅ ሰው ተብለው ተከብረዋል። ታላቅነት የተጎናጸፈባቸው ስዕሎቻቸው በዓለም አቀፍ ደረጃ ተፈላጊነታቸው ከፍ ያለ ቢሆንም የእሳቸው ምኞት ግን በኢትዮጵያዊ እጅ እንዲኖር ነው። ለዚህም ነው ደጋግመው ኢትዮጵያ ትጠይቀኛለች የሚሉት። ስዕሎቻቸው ዘመናትን ተሻግረውና በኢትዮጵያ ኖረው በቱሪዝም በምርመራ ረገድ እንዲያገለግሉ የገቢ ምንጭ እንዲሆኑ ይፈልጉ ነበር። እንግዲህ አድማጮቻችን እሳቸው ይሄን ያክል በዚህ ሁኔታ ላይ ምን ያህል እንደሰሩበትና በተለይ ወጣቶች ይሄንን ነገር እንድታስቡበትና ለአገር ምን ያህል ክብር እንደሚሰጥበትና እኛም ኃላፊነት እንዳለብን ከእሳቸው ተቀብለን ኃላፊነታችንን መወጣት ይገባናል እንላለን። እስቲ ከእሳቸው እሳቸውን ነፍሳቸውን ይማር እያለን እስከ እድሜ ልክ ድረስ ከትውልድ ወደ ትውልድ የማይረሱ ሲሆኑ እኛም በነጥብ እንኳን የምታክል ነገር ለሀገራችን ሰርተን ማለፍ አለብን እንላለን። እስቲ ሌላው ወደ ሀገራችን እንሂድና ወደ ቴዲ አዲሱ ሙዚቃው እንግባ። Last week I was አድማጮቻችን ሚኒሊክ ጥቁር ሰው በሚል ቴድሮስ አሁን ካወጣቸው አልበሞቹ አንዱ ዘፈኑ ነው። ቴድሮስ እንደገና በዚህ ሳምንት ውስጥ ቀለበት አስሯል። እንግዲህ መልካም ጋብቻ እንዲሆንለት ሁላችንም እንደምንመኝለት ነው። በፌስቡክ ላይ በቴድሮስ ላይ የተለያየ ሁኔታዎች እየተጻፉና እየተለጠፉ እንደሆኑም አይተናል። እስቲ ከዛ ውስጥ ይሄንን አይቶ አቤ ቶክቻው የጻፈውን እናንብብላችሁ። ሰሞኑን ሰሞነ ቴዲ አፍሮ ቴዲ አፍሮ ሰሞኑን ጥቁር ሰው የሚል የሙዚቃ አልበም ይለቃል ተብሎ በጉጉት እየተጠበቀ ነበር። እንደሚታወቀው የቴዲ አፍሮ ሙዚቃ መልቀቅ ከኢሃደግ ስልጣን መልቀቅ እኩል በጉጉት የሚጠበቁ ብዙ ናቸው። እኔም አንዱ ሳልሆን አልቀረም። ታዲያ ቴዲ ሙዚቃውን ከመልቀቁ ከጥቂት ቀናት አስቀድሞ በርካቶች በራሱ በቴዲ ላይ ነጠላ ዜና ሲለቁበት ሰምተናል። በዚህ አረፍተ ነገር አግባብ ዜና ማለት ወሬ ማለት ነው። ለነገሩ በሌላ አረፍተ ነገር አግባብና ዜና ወሬ ነው ለካ። እና ከነጠላ ዜናዎች ውስጥ አንዱ ከኔ በላይ መንፈሳዊት ለሳር ያለ ግለሰብ ሙዚቃ ኃጢያት ነው በሚል መፈክር ከመጽሐፍ ቅዱስ ጠቅሶ የቴዲ አፍሮን አልበም እንድንገዛ አስጠንቅቆናል። ይቅርታ እንዳንገዛ አስጠንቅቆናል። እንደዚህ ሃይማኖተኛ ማሳሰቢያ ቢሆን ኖሮ እንኳንስ የሙዚቃ አልበሙን እና ቤቱ እንኳን ስንሄድ የፎቶ አልበሙን አናይም ነበር። ከአማኙ የወዮላችሁ አዋጅ ስር በርካታ አስቂኝ አስተያየቶች ተለጥፈዋል። ከነዚህ ውስጥ አንዱ እሺ ሙዚቃ ኃጢያት ነው ካላችሁ ለምን ከፍቅር አዲስ ወይም ከሰሜ ባላገሩ ጀምራችሁ አታውጁም ነበር ብሎ ጠይቋል። እኔም በሆዴ ፍቅር አዲስ እሺ ለባለ አውሊያ ተስፈን ነበር ሰማሃኝ ደግሞ ምን አደረገ ብዬ ጠይቄ መልሱን አላገኘሁትም። እኔም የምለው ሰሚ ባላገሩ ግን በተቀነባበረ መልኩ ሰው ገሏል ተብሎ ከታሰረ በኋላ የተለቀቀው ላባይ በመስፈኑ ነው የሚለውን ቡጨቃ እንዴት ታውታላችሁ? እንጃ እኔም በበኩሌ አላምንም። ሌላው በቴዲ አፍሮ ላይ ተመለከተው ነጠላ ዜና ጥርጣሬ ወለደ ነው። አንዳንድ ጠርጣሪዎች ቴዲ ከዚህ በፊት በደረሰበት እስር የተነሳ የፍርሃት ቆፈን ይዞታል ከሚል መነሻ የቦብ ማርሊን ስዕል ደረቱ ላይ ለጥፎ ስለ ፍቅር ብቻ መስፈን ጀምሯል። ሀገራዊ ጉዳይ ላይ ጆሮ ዳባ እያለ ነው። በአዲሱ አልበሙም ከፍቅር ዜማ ውጪ የሚኖረው አይመስለኝም። እንደዛ ከሆነ ግን እያለ በነጠብጣብ የሚቀጥል ማብጠልጠል ሲያብጠለጥልበት ሰሞኗል። ለጠርጣሪም ጠርጣራለውና እነዚህ ወዳጆቻችን ንግግር ኢሃደግ አስመስሎ የሰራ ነው ሲሉ የጠረጠሩት ብዙዎች ናቸው። በነገራችን ላይ እናት ድርጅታችን ኢሃደግ ከምትታማባቸው ነገሮች ውስጥ ከአቅሟ በላይ ልጆች በመሰብሰብ ነው። በተለይ ደግሞ እንደ ቴዲ ያሉ ያደጉና የበለጠጉ ልጆችን ከእናታቸው ጉያ ነጥቃ በእንጀራ ልጅነት እንደመጠቅለል የሚያስደስታት የለም ይባላል። ከእንግዲህ ይባል ነው ያልኩት አተኩሩልኝ። እውነቴን እኮ ነው። እንደሰማሁት ከሆነም ለምሳሌ ቴዲ አፍሮ የህዝብ ልጅ ነው። ታዲያ እናት ኢሃደግ ምን ታደርጋለች አሉ። እንደምንም ብላ ከእናት ህዝብ አጣልታም ቢሆን ማለያየት ከዛስ? ከዛማ ትንሽ ትንከባከብና ሳያስበው ኋላ ኪሱ አስገብታ ቁጭ ተለበታለች አሉ። የዚህ ኋላ ኪስ ሰለባ ከሆኑት መካከል ሰለሞን ተካልኝና ማን ነበር ስሙ አፌ ላይ ቆኖ አለ ነው አይደበበ ይጠቀሳሉ ሲባል ሰምቻለሁ። መቼም እኔ ወሬ መደበቅ አይሆንልኝም። እና ታዲያ አሁንም ቴዲን ከናቱ ከህዝብ የሚለይ መግለጫ በየቦታው ተለጥፎ ነበር። ቴዲ የህዝብ እና የሀገርን ነገር ትቷል፣ ከዚህ በኋላ የኛ መሆን እንጃ የሚል ይዘት ያለው ልጥፍ በየፌስቡኩ ተለጥፎ ነበር። በዚህ ላይ ግማሹ ቴዲ አፍሮን ዶሮውን ለአገር ገዥነት አልመረጥነውምና ያሻው ሙዚቃ ቢያቀነቅን መብቱ ነው፣ ከጣመን እንሰማለን ካልጣመን ራሳችንን እናንጎራጉራለን ብሎ ሲሟገትም፣ ገሚሱ ደግሞ ሰው ማመን ቀብሮ ብላለች ቀበሮ ብዬ ገጠምኩልህ ስማኝ ቴዲ አፍሮ እያለ በስንኝ ቀጠሮ በተቀደለለት የጸቦይ ሲፈስ ታይቷል። ይህ በሆነ በነገታው ነው መሰለኝ ጠቅላይ ሚኒስትራችን የቴዲን ጥቁር ሰው አልበም ከፍ አድርገው ይዘው የሚያሳይ ፎቶግራፍ በየኮምፒውተራችን ደጃፍ ቆሞ አገኘን። ይህም ቴዲ በእጃችን ገባ እነሆ ከኛ ዘንድ ነው የሚል መልእክት ለማስተላለፍ ዋና የፌስቡክ ስራ ሂደት ባለቤቶች የለጠፉት ሳይሆን እንደማይቀር ይገመታል። እነሆ የቴዲ አልበም ሳይለቀቅ በፊት በእርሱ ላይ የሚለቀቁ ነጠላ ዜናዎች በረከቱ። እንደ ነገ ፋሲካ ሊሆን እንደ ዛሬ ግን ተናፋቂ ሙዚቃ ሲጋልም መጣ። ለምዬ ሚኒሊክ የተዘፈነው ጥቁር ሰው ኢህአዴግ ይበልጡንም ደግሞ ህወሓት ሚኒሊክ እንዴት አድርገው እንደጠመዷቸው ልብ ስል አድዋ ላይ ሚኒሊክ ድል የነሱት የጣሊያን ሳይሆን ህወሓትን ነበር እንዴ ብዬ እጠይቃለሁ። ባለፈው ጊዜ እምዬ ሚኒሊክ ክፉኛ የሚያንጓጥጥ መጽሐፍ ከህወሓት ወዳጆች አንዱ አሳትመው ነበር። ያኔም እንዳየ ነው ከኢህአዴግ ወላጆች አባቶች አንዱ የሆኑት አቦይ ስብሀት ጸሐፊውን እጅህ ይለምልም ብለው ከመረቁ በኋላ በሚኒሊክ ላይ ዘመቻው እንደሚቀጥል ተናግረው ነበር። እኔማ ጭንቅ ቢለኝ እነዚህ ሰዎች ራሳቸውን እናሳድዳለን ሲሉ የተቀበሩበት ጉድጓድ ውስጥ እንዳይገቡ ስለፈራላቸዋለሁ። አዎ ወዳጅ፣ እልህ ሳንጃ ያስነክሳል ያሉት እኮ የእኛ ሰው ናቸው። የሆነ ሆኖ ጥቁር ሰው ሙዚቃ አጼ ሚኒሊክ ድጋሚ ያነገሰ ቢባል ይገባዋል። ሙዚቃው ሲጀምር በደቡቢዎች ዜማ ይጀምርና ሚኒሊክ የኢትዮጵያ ብቻ ሳይሆን የመላው ጥቁር ንጉስ መሆናቸውም በይፋ አውጆ በአማርኛና በኦሮምኛ ቋንቋ እየተላቆጠ ይንቆረቆራል። በሙዚቃው በርካታ የራዳ ልጆች ጆዲካ እያሉ ረገዳ ጨፍረዋል። ከልልታ ጋር እስክስታውን አቀጥተውታል። አሁን እንግዲህ ሰሞኑን ቴዲ አፍሮ ገብቷል። ጥቁር ሰው ሙዚቃ ብቻ አይደለም፣ ህብረት ነው፣ አንድነት ነው፣ ነጻነትም ነው። ውይ አፈር ስሆን ይህ ሙዚቃ ሲዲ አቦይ ስብሀትና ባልደረቦቻቸው የሚደርሱበት ቦታ ይቀመጥ የሚል ካልተጻፈበት አደጋ አለው። እንዴት ማለት ጥሩ ጥያቄ ነው። ባለፈው ጊዜ በኮምፒውተሮቻችን እንዳየነው ጠቅላይ ሚኒስትር እንደ ዋዛ የያዙት የቴዲ ሙዚቃ በውስጡ ሚኒሊክ የሚያከብር መሆኑን ቢያውቁ በሀዘን ክልትው ይሉብናል። ቀልዴን አይደለም። እሳቸውም ሆኑ ማናቸውም ህወሓት የሆነ ግለሰብ ባያዳምጠው ይመረጣል ተብሎ ይጻፍበት እኔ ተናግር ያለው። በመጨረሻ የቴዲ አፍሮን ጥቁር ሰው ሙዚቃ የሰማሁት አልበሙን ገዝቼ ሳይሆን ኢንተርኔት ላይ ተለቆ አግኝቸው ነው። ሙዚቃው በእርሱ ፈቃድ ይለቀቅ አይለቀቅ እንጃ፣ የባለቤቱ መልካም ፈቃድ የተለጠፈ ከሆነ ግን አግባብ አለመሆኑን አምኜ ንስሐ እገባለሁ፣ ሌሎችንም እመክራለሁ፣ ባካችሁ ኦሪጂናሉን እንግዛ ይላል። መልካም ፋሲካ በሚል ነው እንግዲህ አሁን ስታዳምጡት የነበረው እሱና አብረ Shut up. አድማጮቻችን ሌላ አስደሳች ሆነ ደሞ ዜናለን ከኢትዮ ሮማ ቡድን በዛሬው ዕለት ውድድር ያደርጋል። እንግዲህ እነሱ ያወጡት ማስተዋቂያ በቀጥታ እናስተላልፍላችኋለን። አስደሳች ዜና የኢትዮ ሮማ ቡድን እንደተለመደው ኢትዮጵያን ወክሎ ባደረገው አመታዊ 2012 የጣሊያን ሀገር ነዋሪዎችን ያለም ዋንጫ ውድድር ከመስከረም ጀምሮ በረዶ ዝናብ ሳይል ተወዳድሮ በአስደሳች ሁኔታ በዛሬው ዕለት ለዋንጫ ይቀርባል። እዚህ ደረጃ ላይ የደረሰው እንግዲህ በሁላችንም ድጋፍ ነው ይላል በእናንተ ድጋፍ ነው ይላል እና ዛሬ የመጨረሻውን የዋንጫ ውድድር ያደርጋሉ። ከአፍጋኒስታን ጋር ነው ውድድር የሚያረጉት። አፍጋኒስታኖች እንግዲህ ባንዲራቸውን ይዘው እንደሚቀርቡ ነው። እኛም ባንዲራችንን ይዘን እንቀርባለን። በኢትዮ ሮማ ቡድን እንኮራለን። አድራሻቸው የሚገኝበት ማለት ነው ካምፖ ስፖርቲቮ ኮትራል ይሆናል። ቪኮሎ ዴላ ቫስካ ናቬለ 100 ይገኛል። ሜትሮ ቢን ይዛችሁ ማርኮኒ ሮማ ላይ ሜትሮ ቢን ነው የምንይዘው። ከዛ ወርደን ማርኮኒ ላይ ወርደን 500 ሜትር እንደተጓዝን ካምፖ ስፖርቲቮ ኮትራል የአውቶቡስ መሆኑ ይመስለኛል ኮትራል እዛ ነው የሚገኘው። በእርግጠኝነት ከ15:30 ጀምሮ ጨዋታው እንደሚጀምር ነው። እንግዲህ ሁላችንም አፍጋኒስታኖች በብዛት እንደሚገኙ አልጠራጠርም። ምክንያቱም በተለያዩ ማኒፌስታሲዮን ላይ አይቻቸዋለሁ፣ ሰላማዊ ሰልፋቸው ላይ። እኛም ኢትዮጵያኖች በዛሬው ዕለት ተገኝተን ለኢትዮ ሮማ ቡድናችን ድጋፍ እንድንሰጥ በዚህ አጋጣሚ እንጠይቃለን። እያዳመጣችሁ ያላችሁ ወገኖቻችን ከአሁን ሰዓት ጀምሮ ምንም እንኳን ሬዲዮኑን አብሮ ይዞ መሄድ ባይቻልም ግን በስልካችሁ በኤፍኤም 87.9 ላይ በስልካችሁ ማዳመጥ ትችላላችሁ የኛን ፕሮግራም። በዚህም አጋጣሚ እነሱን በመደገፍ እንግዲህ ለዋንጫው እንዲበቁ የሁላችንም ጥረት ይደረግበት እንላለን በዚህ አጋጣሚ። ስለዚህ እባካችሁን የሮማ አካባቢ እነሱ እንዳስተዋወቁትና ብዙ ሰዎች እንደሚገኙ ተስፋ እናደርጋለን። እኛም በዚህ አጋጣሚ ግን እስካሁን ድረስ ያልሰማችሁ ወገኖች ካላችሁ ዛሬ ኢትዮ ሮማ ከአፍጋኒስታን ጋር ለመጨረሻ ጊዜ የዋንጫ ውድድር ያደርጋል። ዋንጫው ኢትዮ ሮማ እንደሚያገኝ እየተመኘንላቸው እንዲያገኙ እኛም ወይም የምንችል ሰዎች በቦታው በመገኘት ድጋፋችንን እንድንሰጥ እንጠይቃለን። ሜትሮ ቢን ይዛችሁ ማርኮኒ ላይ ወርዳችሁ ከማርኮኒ 500 ሜትር አካባቢ ስንሄድ ካምፖ ስፖርቲቮ ኮትራል የሚል አለ፣ እዛ ታገኛላችሁ። ቪኮሎ ዴላ ቫስካ ናቫሌ 100 ይላል አድራሻው። እንደገና በድጋሚ በጣሊያንኛ ይሄንኑ እንሰማለን። bene dunque vediamo interveniamo per segnalarvi appunto l'evento sportivo che ci riguarda molto da vicino della giornata, e cioè la finalissima del torneo che si è svolto qui a Roma per quanto riguarda le rappresentative straniere E ecco, avvisiamo tutti gli ascoltatori che oggi ci sarà la finalissima, la nostra squadra del cuore, Etio Roma, affronterà l'Afghanistan, la rappresentativa dell'Afghanistan, quindi una grande finale. E l'evento oggi pomeriggio dalle 15.30 potrete giungere proprio nel luogo dell'incontro, che è il campo di calcio della Cotral, presso dopo Ponte Marconi, praticamente il luogo esattamente il vicolo della vasca navale numero 100. Quindi intervenite, perché veramente sarà uno spettacolo vedere, insomma, questi campioni, anche se non partecipano a campionati ancora importanti, però sicuramente sarà un buon divertimento e un esempio anche di buon calcio per tutti quelli che assisteranno a questa finalissima. Dunque, ovviamente, ci mancherebbe altro, facciamo gli auguri con tutto il cuore alla nostra squadra del cuore, Etio Roma. E dunque, la seconda cosa che volevo segnalare, per chi ha conoscenza anche insomma generale almeno della cultura etiopica, ci uniamo al dolore per la scomparsa forse del più grande artista a livello di pittura proprio, ma non solo, il nostro Afewerk Tekle, che è scomparso proprio una settimana fa circa ad Addis Abeba. Possiamo sicuramente, insomma, sicuramente per chi visita Addis Abeba può vedere come l'impronta di quest'artista si trova un po' ovunque, dall'Africa Hall a molte chiese, si possono notare, insomma, i suoi dipinti e la sua arte, che è veramente unica. Quindi, nel ricordo di questo nostro grande artista, vi lasciamo qui per quanto riguarda la rubrica in italiano, e vi annunciamo, insomma, anche della buona musica successiva a questo mio intervento. Buon ascolto ancora dalla voce di Roma, Alessandra Roma, e dai microfoni di Radio Onda Rossa. አድማጮቻችን እንግዲህ የኢትዮ ሮማን የመጨረሻ የዋንጫ ውድድር ከአፍጋኒስታን ጋራ የሚያደርገውን በቦታው ተገኝታችሁ ድጋፋችሁን እንድትሰጡ በድጋሚ እየጋበዝን፣ ሌላ እስቲ አንድ ሙዚቃ ከዚሁ ከኛው ወገን የተወለደች ሰብሪና ፍራንቺስኮ ቫሎሬ የዘፈነችውን ዘፈን አብራችሁ እንድታዳምጡ እጋብዛችኋለሁኝ። በዚህ አጋጣሚ ከሷ ሙዚቃ ጋራ መልካም እድል ለኢትዮ ሮማ ስፖርት ቡድን ላለ Every day is so wonderful the suddenly it's hard to breathe Now and then I get insecure from the pain I'm so ashamed I am beautiful no matter what they say Words can bring me down I am beautiful in every single way Words can bring me down, oh no So don't you bring me down today Trying hard to feel the emptiness to be እንግዲህ ፍራንቸስኮ ባሎሬ የኢትዮጵያ ኮሚኒቲ የሥራ አመራር የሕዝብ ግንኙነት ክፍል የሆነው የሱ ልጅ ናት። እንግዲህ ይሄንን ሙዚቃ እንትን ያለችው የዘፈነችው ምንም እንኳን ግጥሙ የሷ ባይሆንም ወይ ዘፈኑ የሷ ባይሆንም የመጀመሪያ ጅምሯ ነውና በዚህ ቀጥ ተስፋ እናደርጋለን። እንግዲህ በሚቀጥለው እኛው በመናዘጋጀው ዝግጅት ላይ መጣ ጥሩ ፕሮግራም ታሰማናለች ወደፊትም አርቲስት ትሆናለች ብለን እናስባለን። መልካም ምኞታችንን በዚህ አጋጣሚ እንገልጻለን። በድጋሚ ለኢትዮ ስፖርት ቡድን አሁንም መልካም እድል እንመኝላችኋለን። እስቲ በአገራችን በጣም ብዙ ችግሮች ናቸው የተከሰቱ ያሉት። በዛ ጉዳይ ላይ መነጋገርና ማብራሪያ መስጠት ባንችልም በዛሬው ጊዜ ምክንያቱም ሰፊ ዝግጅት ይዘንበት የምንቀርብ ነው። ለሁለት ሳምንታት በተለያዩ የፋሲካ በዓላቶች ዝግ ምክንያት መገኘት አልቻልንም። ግን በዛሬው ዕለት በዚህ በእኛ በሬዲዮ በቀጥታ ወይዘሮ ገነት ግርማ የዓለም አቀፍ የኢትዮጵያ ሴቶች ማህበር መስራችና የአመራር አካል የሆኑትን እንዲሁም ደግሞ አፍሪካን አሶሲዬሽን ኦፍ ኤዱኬሽን ፎር ዲቨሎፕመንት በሚለው ውስጥ የሚሳተፉት በማርች 15 ያደረጉት በተባበሩት መንግስታት ስብሰባ ላይ የ35ኛውን የተደረገው ስብሰባ ላይ ተገኝተው በተለያዩ ሁኔታዎች ላይ ንግግር አድርገዋል። እንግዳችን አድርገን ይዘናቸውን ቀርባለንና አብራችሁን ከአንድ ከ10 ወይም ደግሞ ከ15 ደቂቃ በኋላ አብራችሁን እንድትገኙ በዚህ አጋጣሚ እንጋብዛችኋለን። እንግዲህ ፕሮግራማችንን በመከታተል ላይ የምትገኙ አስተያየት ካላችሁ በዚህ በ0649175 ላይ እንገኛለን። ማንኛቸውንም አስተያየት ለመቀበል ዝግጁ ነን። እንግዲህ በዚህ አመት ውስጥ በዚህ በአገራችን ወይም ደግሞ በጣሊያን አሁን ለጊዜው እዚህ ስለምንኖር ማለት ነው በጣሊያን የሚደረገውን የኢሮፕ ፌስቲቫል አስመልክቶ እንግዳ ጋብዘን ልናቅ ሰማችሁ እንሞክራለን ብለን ነበር። ግን በጊዜ መጣበብና በተለያዩ የቴክኒክ ጉድለቶች ምክንያት እንግዳችንን ይዘን መቅረብ ባለመቻላችን ለጊዜው ይቅርታ እየጠየቅን ግን እሳቸውን በቀጥታ ወይም ከነሱ ከኮሚቴው ውስጥ የተወሰኑትን ከአሉበት አገር ለመጋበዝ እንሞክራለን። አሁን ሮም ነው ያሉት፣ ግን በሚቀጥሉት ሳምንታት እንግዲህ መልካም ፈቃዳቸው ከሆነ ከሀገራቸው እንጋብዛለን እና ሁኔታው እንዴት እንደሆነም ለማወቅ እንሞክራለን። በዛሬው በትላንትናው ዕለት የተለያዩ ሁለት ከየአገሩ የሚወክሉ የስፖርት ቡድኑ ተወካዮች በዚህ በሮማ ከተማ ስብሰባ እንዳደረጉ ነው እንግዲህ እየዘገብ ነው። የስብሰባውን ውጤት ግን ምን እንደሆነ አላወቅንም። ስለዚህ በዛም ዙሪያ በሚቀጥለው ሳምንት ይዘንላችሁ እንቀርባለን። በዛሬው ዕለት የኢትዮ ሮማ ኢትዮ ኢታሊ ነው የኛው ኢትዮ ሮማ በዛሬው ዕለት በ15:30 በሚያደርገው ውድድር ላይ ከአፍጋኒስታን ጋራ በዛው በሜዳው ተገኝታችሁ እንግዲህ እንድትከታተሉና ድጋፋችሁ እንድትሰጡ እንጠይቃለን። በተቻለ መጠን ግን በመሀል ማግኘት የምንችል ከሆነ ሁኔታዎችን ለማቅረብ እንሞክራለን። በድጋሚ አብራችሁን እንድትቆዩ እየጋበዝን 0649175 ላይ እንገኛለን። ገና ጉዲስ ማርክ ሀገር ከወጡን ህብረት የላቸው በርገር ከኛ ይበልጡ ይሉናል ነጮቹ። እሰው ሀገር ብንሰራ ዝግ ብለን ብንኑ ወያተን ከሰው ሰራ። ገና ጉዲስ ማርክ ሀገር ከወጡን ህብረት የላቸው በርገር ከኛ ይበልጡ ይሉናል ነጮቹ። እሰው ሀገር ብንሰራ ዝግ ብለን ብንኑ ከሰውታ አበባ አደሰለኝ የዘፈነችውን ሙዚቃ አዳምጣችኋልና አንድነታችንን ለመግለጽ በዛሬው ለት ኢትዮሮማ ከአፍጋኒስታን ጋራ የሚያደርገውን ውድድር እንግዲህ በሜዳው በመገኘት ድጋፋችሁን እንድትሰጡ እንላለን። ምክንያቱም ዋንጫውን ብዙ ጊዜ አይታችሁ ከሆነ ኢትዮሮማ ስፖርት ቡድን በ ሰነ ስርዓትም ቢሆን በስፖርታዊ ሰነ ስርዓት ብዙ ጊዜ በማሸነፍ የተገኘ የኢትዮ ሮማ ቡድን ነው። ስለዚህ በተቻለ መጠን አጠገቡ ሆነን ኢትዮጵያዊ ስነ ምግባር የተሞላበትን ድጋፋችንን እንድንሰጣቸው በዚህ አጋጣሚ አሁንም እንገልጻለን። ከ15:30 ጀምሮ ነው እንግዲህ ጨዋታው የሚጀምረው። ስለዚህ በሜዳው ተገኝታችሁ ድጋፋችሁን እንድትሰጡ በዚህ አጋጣሚ እንገልጻለን። አድማጮቻችን፣ በዛሬው ዕለት ወይዘሮ ገነት ግርማ የዓለም አቀፍ የሴቶች ማህበር መስራችና ያመራር አካል እንዲሁም ደግሞ African Association of Education for Development ወይም ደግሞ በአማርኛ የትምህርትና እድገት ማህበር የሚለው ውስጥ የሚሳተፉና በዘንድሮ በማርች 15 2012 በተደረገው የተባበሩት መንግስታት የ35ኛው ጉባኤ ላይ ተገኝተው በተለያዩ ሁኔታዎች ላይ ሐሳባቸውን ገልጸዋልና ያንን እንግዲህ እሳቸውን ይዘን እንቀርባለን። አብራችሁን እንድትቆዩ በዚህ አጋጣሚ እንገልጻለን። አስተያየት ለመስጠት ለምትፈልጉ 0649 1750 ላይ እንገኛለን።